ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا، من يهدي الله فلا مضل له ومن يضلل فلا هادي له، وأشهد أن لا إله إلا الله وحده لا شريك له، وأشهد أن محمدا عبد الله ورسوله الذي جاهد في الله حق جهاده حتى أتاه اليقين. أما بعد، أحبتي في الله، السلام عليكم ورحمة الله وبركاته. የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖ ባለፈው ሳምንት ዝግጅታችን ሙአሊፉ ወይም የዚህ መጽሐፍ ጸሐፊው ታላቁ ዓሊም እያንዳንዱ ሙስሊም ሴትና ወንድ የሆኑ ሰዎች በአጠቃላይ ሊያውቋቸው ሊገነዘቧቸው ሊያጤኗቸውና ካወቁም ካጤኑም በኋላ ተግባር ላይ ሊያውሏቸው የሚገቡ 3 ዋና ዋና ቁም ነገሮች እንዳሉ ተቀሰዋል። እነዚህ 3 ዋና ዋና ቁም ነገሮች አንደኛው አላሁ ሱብሃነሁ ወተዓላ እኛን የሰው ልጆችን ፈጥሮናል። አላህ እኛን ፈጠረን። እንዲሁ አላህ Subhanahu Wa Ta'ala እኛን ፈጥሮን ሲያበቃ ዝም ብሎ አልተወንም። ይልቁንስ አላህ Subhanahu Wa Ta'ala ለእያንዳንዱ ሰው የሚገባውን ሪዝቅ ወይም ደግሞ ሲሳይን አስከትሎ ሰጥቷል ለሰው ልጅ። አላህ Subhanahu Wa Ta'ala ሪዝቅን ለግሷል ለሰው ልጅ። ከዚህም አልፎ ተርፎ አላህ Subhanahu Wa Ta'ala የሰው ልጅ ከፈጠረና ብሎም ደግሞ ለሰው ልጅ እንከሰጠው በኋላ እንደ እንስሳዎች ምግብን እየበላ እንደፈለገ እንዲሆንና እንደፈለገ የፈለገበት ውሎ የፈለገውን ሰርቶ እንዲሞት ወይም ደግሞ ህይወቱ ከንቱ እንዲሆን አላህ Subhanahu Wa Ta'ala ህክማ ወይም ጥበቡ አልነበረም። እንግዲያውስ አላህ Subhanahu Wa Ta'ala ለሰው ልጅ በከንቱ ሳይተወው መላእክተኞችን ወይም ሩሱሎችን አላህ Subhanahu Wa Ta'ala ልኳል። አላህ እነዚህ ሩሱሎችን ሲልካቸው እነዚህ ሩሱሎችን ሰዎች የሰው ልጆች ሩሱሎቹ የሚሉትን እነዚህ መልአክተኞች የሚያስተምሩትን ነገር እንዲቀበሉ ተከልከሉ ያሏቸው ነገር ነው። በአጠቃላይ እንዲከለከሉ ነው። እነዚህ መልአክተኛዎች የተከተለ እሺ ያለ ስሩ ያሏቸው ነገሮች በአጠቃላይ የፈጸመና ተግባራዊ ያደረገ የሆነ ሰው دخل الجنة جنتን ገብቷል ወይም ጀነትን ገባ። አላህ ከነሱ ያድርገንና እንደዚሁ እነዚህን መላእክተኞች እንብ ያለ አልታዘዝም ያለ አልቀበልም ያለ አልሰማም ያለ ደግሞ የሆነ ሰው በአንጻሩ እሳትን መግባቱን እንግዲህ ዓሊሙ ወይም ደግሞ ሙአሊፉ በዚህ ላይ ያስቀምጠው ነበር። ለዚህ እንደማስረጃ አድርገው በሱረቱል ሙዘሚል ቁጥር 15 እስከ 16 ያሉትን አስቀምጠዋል። ይሄም ይላል إنا أرسلنا إليكم رسولا እኛ ወደ እናንተ መልአክተኛ ላክን شاهدًا عليكم በእናንተ ላይ መስካሪ የሆነን መልአክተኛ كما أرسلنا إلى فرعون رسولا ወደ فرعون መልአክተኛ እንደላክን ሁሉ ወደ فرعون موسىን እንደላክነው ሁሉ አላህን ፍራ አላህን ተገዛ አንተን በዱንያም በአኺራም ነጃና ፈላህ የሚያወጣ እርሱ አላህ Subhanahu Wa Ta'ala ለብቸኝነት መገዛት ነው ብለው ሙሳ ፍርዓውንን ሊያስተምሩት አላህ Subhanahu Wa Ta'ala መልእክተኛን እንደላከለት ሁሉ ለፍርዓውን ሙሳን ለእናንተም እንደዚሁ አላህ Subhanahu Wa Ta'ala መልእክተኛን ልኮላችኋል አላ وهو محمد صلى الله عليه وعلى اله وصحبه وسلم ይህ መልእክተኛ رسول عليه الصلاة والسلام ናቸው። ይሁንና አላህ Subhanahu Wa Ta'ala ወደ ፍርዓውን አላህ Subhanahu Wa Ta'ala ፍርዓውን መልአክተኛውን አመጸ እንብያል فاخذناه اخذا وبيلا እጅጉን ብርቱ የሆነንም አያያዝ ያዝነው አላህ Subhanahu Wa Ta'ala። ይህ በዱንያ ነው። በአኺራ ደግሞ አላህ Subhanahu Wa Ta'ala النار يعرضون عليها غدوا وعشيا ብሏል። ጧትና ማታ እነሱ እሳት ይቀርብላቸዋል ብሎ ዘወትር ቀኑንም ማታውንም በአጠቃላይ እሳት ውስጥ እንደሚሰቃዩ ፍርዓውንና የሱ አጫፋሪዎች الله سبحانه وتعالى بقرآن واسكمت ولنا يه ملأكتن يوچن عن نكبلم ينسون قال عن سمام اللهم بيتشيغن عن نكزام يميلو سووش اتا فنتانو رسول الله عليه الصلاة والسلام بحديثو بخارينا مسلم بزقبو تحد يعني هزبوش بات تقالاي جنة سدي قبالو قالو رسول عليه الصلاة والسلام من سكر እነዛ እንብየው ያሉት ካልሆኑ በስተቀር وسلم: من أطاعني دخل الجنة. أنين الشيالين أنين يتقبلين أنين سريع الكوتن يسرها تخيل كل الكوتن دمو يتكلكل دخل الجنة جنة قبالو. ومن عصاني أنين سريع الكوتن فتصم يا الكوتن تقبالو يأدرق يا الكوتن أنبي على أشفرين يا لسو دقمو. قالوا رسول عليه الصلاة والسلام: دخل النار أسات قبالو. الله سبحانه وتعالى كأسات تبكا كأسات تبكا ترو يهي مجمر يو እያንዳንዱ ሙስሊም ሊያውቀው ሊጠነቀቀው ሊረዳውና ተግባራዊ ሊያደርገው የሚገባው ክፍል ነበር። ሁለተኛው ምን ይሆን? አታኒያቱ ሁለተኛው ፕሊስ አሁንም ሊንኩን ሩምስጥ እየበተናችሁት ኢንሻአላህ እሳችን አላህ ይጠብቅሽ ነው ይጠብቀን። kitabu የለኝም ስልስለ ነበር ኢንሻአላህ ሊንኩን ከፍታችሁ ተከታተይ በተቻለ መጠን kitab የላችሁ ሰዎች እነዚህ ይሄ ሊንክ ከፍታችሁ ፕሪንት ብታረጉት ይመረጣል። በየሳምንቱ ሊንኩን እኛ ሩምስ ተከምንበት ነው አንድ ጊዜ kitabun print out አድርጋችሁ ብታወጡት ይመረጣል ኢንሻአላህ ለወደፊቱም ስለሚጠቅማችሁ በኢዝኒላሂ ሱብሃነሁ ወተዓላ ግልጽ ነው። ወይም ሴቭ አድርጉት ወይም print out አድርጉት ኢንሻአላህ። ለምን ወረቀቱ ላይ ብዙ ነገሮችን kitabun ብቻ ሳይሆን ከkitabው ውጪ ያሉ በርካታ ቁም ነገሮችን ስለምንጠቅስ ፔጅ 5 ብሎች ነበር ወንድማችን ወይ መታችን ግሪንቲ አሳኒየቱ ሁለተኛው እያንዳንዱ ሙስሊም ሊያውቀው ሊረዳው ተግባራዊ ሊያደርገው የሚገባው ቁም ነገር አንላህ አላሁ ሱብሃነሁ ወተዓላ لا يرضى اي ودم اي فلقم ان يشرك معه كالسجار لقرى كالسجار بيتي لهون تقاري لهون احد اندى اتشم وقل اندى اتشم سو اندى اتشم هيل بأ الله لي تقاري لهون الله سبحانه وتعالى اي ودم تقادن يا اي هنم في عبادته السن بماملك لي ይህ አንዳችም ያልነው ወገን ላመለኩን ሙቀረቡን ቅርብ የሆነ መልአክም ቢሆን ጅብሪልም ቢሆን ወላ ነብዩ ሙርሰሉን እንደዚሁ አላሁ ሱብሃነሁ ወተዓላ የላከው ነብይ ወይም ደግሞ ረሱልም ቢሆን በአላሁ ሱብሃነሁ ወተዓላ ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ ሐይፈ ዘኪር بارك الله فيك. الله سبحانه وتعالى السن بمملك لاي السن بمجزات لاي ما ننم اندي قارو اي ودم اي فلقم يه وقن يه كفل لا ملك مقرب ቅርብ የሆነ መላእክም ቢሆን መልአክም ቢሆን ወላ ነብዩ ሙርሰሉን ወይ ደግሞ አላሁ ሱብሃነሁ ወተዓላ የላከው ነብይም ቢሆን ፈጽሞ በዒባዳ ላይ የአላህ ተጋሪዎች እንዲሆኑ ፈጽሞ አላሁ ሱብሃነሁ ወተዓላ አይወድም። ለዚህ ማስረጃው ምንድነው? ወደሊሉ ማስረጃው قوله تعالى يا الله سبحانه وتعالى ንግግር ነው። ምን የሚለው? وان المساجد መስጂዶች እኮ لله لا الله ናቸው እና ፈላ ተድዑ አትጥሩ አትገዙ ማአላሂ ከአላህ ጋር አሐደን አንዳችን ማንንም እንዳታጋሩ አለ አላሁ ሱብሃነሁ ወተዓላ። እደግመዋለሁ አታኒየቱ ሁለተኛው አይ المسألة الثانية ولتنيا وقوم نجر إيان داندو سيتنا وند مسلموش لياوكوت ሊረዱት ሊያጤኑትና ካወቁትና ከተረዱት በኋላ ደግሞ ተግባራዊ ሊያደርጉት የሚገባው ሁለተኛው ቆም ነገር ان الله سبحانه وتعالى الله سبحانه وتعالى لا يرضى اي ودم اي فلقم من اي يشرك معه في عبادته احد السن بمملك لاي السن بمجزات لاي سوچ ماننم كسو غار اقوراينتو كسو غار اغاري ادرغو انديزو فصمو الله سبحانه وتعالى اي ودم لمن لانه سبحانه وتعالى هو وحده المستحق للعباده السوء الله سبحانه وتعالى ببتچنينت ليملك يميجباو تغبي يميهونو السوء بتشا سلهونهنو منن بالله سبحانه وتعالى عباده لي تغاري يهون ايجبام سنن አከሊስ ቢሆን እንደዚህስ ቢሆን የሚባል ነገር ፈጽሞ የለም። ለዚህም ነው ላመለኩም ሙቀረብ ቅርብ ይሆን እንኳን መልአክ ቢሆን ጅብሪል በሉት አው ሚካኤል በሉት ማንኛውም ቢሆን ማለት ነው ወላ ነብዩ ሙርሰል እንደዚሁ አላህ Subhanahu Wa Ta'ala የላከው መልእክተኛም ቢሆን በአምልኮ ላይ የአላህ Subhanahu Wa Ta'ala የሚጋሩት የሚካፈሉት ፈጽሞ ሊሆኑ አይገቡም አይገቡም። ለዚህ እንደማስረጃ ያቀረቡት ሱረቱ الجن ቁጥር 18 ላይ ያለውን አንቀጽ ነው። ይሄ ምን ይላል? وان المساجد لله መስጂዶች እኮ በአጠቃላይ لله الله ናቸው። فلا تدعوا انم اتجزوا اتطروا اتاملكو مع الله كالله غير احد ان ያችንም አንድንም ሰው አንድንም ኃይል አንድንም ወገን አንድንም ክፍል በአላህ ላይ ፈጽሞ እንዳታጋሩ ፈና አላሁ ተዓላ አይድዑ الانسان مع الله احد በዚህ አንቀ ከልክሏልም አደግሞ والله لا ينهى عن شيء الا وهو لا يرضاه سبحانه وتعالى الله ازي موتا لاي يهنن نغر سيكلكلن يهنن نغر سيكلكلن الله سبحانه وتعالى من يا مندنو كالله وجي يال هاي فصمو ليترى ليملك ليجزوت اندما يغبا الله سبحانه وتعالى سيناجر የሚያመላክተው አላህ ያንን ነገር እንደማይወደው እንደማይፈልገው ነው መጋራቱን እንደማይፈልገው ነው። አላህ Subhanahu Wa Ta'ala እንደዚሁ በሱረቱ ዙመር ኪታባቹ ላይ የለም ይሄን እንጻፉት በሱረቱ ዙመር ቁጥር 7 ላይ ምን አለ ኢንተክፉሩ በትክዱ በታስተባብሉ فان الله غني عنكم اي يا الله الاندنت املكوا بتقال الى الله اندميجبا كسو بستقر باونت يمياملكوت املاك عالم نورون يمتكدو كهونه فان الله غني عنكم الله كان انت يتبقاكانو جن الله سبحانه وتعالى ولا يرضى لعباده الكفر لباروتو الله سبحانه وتعالى كهدتن فصمو አይወድም ኩፍራን አይወድም አላህ Subhanahu Wa Ta'ala وان تشكروا ነገር ግን አላህን ብታመሰግኑ የሚወደው ነገር አለ አላህ Subhanahu Wa Ta'ala የማይወደው የሚጠላው ነገር አለ አላህ የሚወደው እሱ ብቻኝነት በብቻኝነት መመለኩ ነው ያምልኮ ዘርፎች በአጠቃላይ نسول الله سبحانه وتعالى بتشانا بتشامهوناچون نو بانصارو دغمو الله يميطراو نجر الله يميطراو نجر بسو جيتنت يسون بتشنيا تملاكينت مكادن ماستبابلن الله سبحانه وتعالى يطلال معناتنو الله سبحانه وتعالى ከነዛ የሙሽሪኮችን ስራ የነሱን አምልኮ የነሱን ተግባር የምትወዱ የሆነ እንደሆነ እርሱ አላህ Subhanahu Wa Ta'ala ከእንደዚህ አይነት አመጸኞች ህዝብ ስራዎቻቸውን ተግባሮቻቸውን ጸባዮቻቸውን እንደማይወድ በሱረቱ ተውባ ቁጥር 96 ላይ ቁጭ አድርጎ አስቀምጧል። አላህ Subhanahu Wa Ta'ala لا يرضى الكفر والشرك لعبادته او لعباده الله سبحانه وتعالى لباروچو كدتنا شركن فصمو ايودن الله يهنن سلاما يودنو الناس لما يفلقلاچو ارسل الرسل وانزل الكتب لماذا لمحاربه الكفر والشرك الله ملكتنيوچن اورد لكن مصحفتنم كسماي اورد لمن كدتنا شركن ليواغا لياسوغد الله سبحانه وتعالى والقضاء عليهما النزيه لا تكفر الناشر كمي بارت النقروش لما أسوقرنا الله على بصورة الأنفال بمدر لي شرك كمي بار النقرس كمي وقدرس تقادل واتشو تقادل واتشو سيني النقرر وقاتلوهم النسون تقادل واتشو تقادل واتشو النزام وشريك واتشن بار الله يمي أقدر وتنسوش اس كما شيء حتى لا تكون فتنه بمدر لا فتنه اسكم يوجد درس اي شركو شرك ميبان نجر كم درس كم يوجد درس بالله عليه ما قرات ويكون الدين كله لله عباده دين هيمنوت باتقال الى الله سبحانه وتعالى مولا مولس كم يهون درس ان الذان كهاريانوچون تواغاتو بلو الله سبحانه وتعالى بسوره الانفال لنزل على صحابهوچ ملكتون أستل الفون دنبرا يسكن مثل الآن. إذن الله سبحانه وتعالى لبراوتو كدتنا شركا يما يود الله توي هنا عند هنا يما يود الله توي يما يفلق الله توي هنا عند هنا فإن الواجب على المؤمن ألا يرضى بهما لمن مؤمني هنا سو مسلمي هنا سو الله سبحانه وتعالى يم يودو النقر يودا الله دقمو يم يتألو النقره ይጥላል አላህ የሚወደውን ይወዳል የሚጠላውን ደግሞ ይጠላል ሙእሚን የሆነ ሰው አይደል እንዴ አላህ Subhanahu Wa Ta'ala ተውሂድን ይወዳል አላህ Subhanahu Wa Ta'ala በብቸኝነት መመለኩን ይወዳል ስለዚህ አላህ Subhanahu Wa Ta'ala በብቸኝነት ልናመልከው ይገባል ስለሚወድ ማለት ነው አላህ ከደፈን ይጠላል አላህ Subhanahu Wa Ta'ala ሽርክን ይጠላል ስለዚህ አላህ የሚወደውን ነገር መውደድ አላህ የሚጠላውን ነገር ደግሞ መጥላት ይህ የሙእሚኖች ባህሪ ነው لأن المؤمن رضاه وغضبه تابع رضا الله وغضبه የሙእሚኖች ውዴታ ያላህን ውዴታ የሚከተል ጥላቻቸው አላህ የሚጠላውን ነገር የሚከተል ነው وغضبه فيغضب لما يغضب الله الله سبحانه وتعالى سيقطع الله سبحانه وتعالى سيقطع السوم يقطع المؤمن هنا سو يقطع ويرضى بما يرضاه الله الله دمو يميودو النجر الله يمياسدستو النجر دمو مؤمن هنا سو يودال ياسدستوال اذا الله سبحانه وتعالى اذا كان الله لا يرضى الكفر ولا الشرك الله شركنا كدتنا ما يودي هنا اندهنا فانه لا يليق بمؤمن ان يرضى بهما عند مؤمن هنا سو ان ذي ሁለቱን ነገሮች ሊወዳቸውና ሊያፈቅራቸው ወይም ደግሞ ደስ ሊያሰኙት ፈጽሞ አይገባም ማለት ነው ለምን ሽርክ የሚባለው ነገር በአላህ ላይ ማጋራት የሚባለው ነገር አምሩሁ خطير ሁኔታው እጅጉን የከፋ ነው የሚያመጣው መዘዝ የሚያስከትለው ቁጣ እጅጉን የሚያስከፋ ነው ሽርክ የሚያስከትለው መዘዝ الله سبحانه وتعالى ምን እንደሆነ በደንብ ያዙልኝ ይሄንን ሽርክ የሚያስከትለው መዘዝ የሚያመጣው ከፍተኛ የሆነ ቁጣት من اندهونا الله سبحانه وتعالى بسورة النساء انا بسورة النساء قطر 48 لينا بسورة المائدة قطر 72 لي قطع درقوا اسكمتوال إهين طريقة جوان لوي شرك يمي سرو سووج براسات جولي يمي آمتوت يمي اسكتلوت مزز من اندهونا الله سبحانه وتعالى يتناق ربات جو انكتوشنا جو نزيولت الله من آله بسورة النساء الله عنده لان إن الله سورة المائدة قطر 48 لي 48 لي يكتا سورة المائدة قطر 72 سورة النساء قطر 48 سورة النساء عليه الله من آله 48 لي إن الله الله سبحانه وتعالى لا يغفر أي مرم ماله أن يشرك به بسليم أجارت فاتسمو أي مرم أي مرم ويغفر ما دون ذلك لمن يشاء كذا وجي اللون قل فلقوا سو الله سبحانه وتعالى مهرة إلى القسال انظروا انظروا بالله لن يمي أقار رأي هنا سو من المنقوان يا الله سبحانه وتعالى رحمة الجبن سب في بهنا بس لن يمي أقار رأي هنا سو وش قل بزا شركات شولي مشركون شنو بالله لن يقار رأي الله انك تقنان يوت النزيه سويه مكمت عاتشو النزيان السويش مكمت عاتشو اتعافنت عاتشو مجرش عاتشو من دمنو جهنم نو كذا فاسمو فاسمو يتم مكمت عينو راتشو الله يتبقى كجهنم الله يتبقى يكفانو والله بالتالي يكفانو إذن تنكاكي لنادرقي قبال المانت تنكاكي لنادرقي قبال النزيه الله سبحانه وتعالى بس ولا يميقارو سوت يميقاتماچو طافنتانا يمياسكتلباچو مزز من اندهونا بسوره المائده قطر 72 لاي سيناجر مندن يارو انه من يشرك بالله انه بالله لا يميقارا يونه سو قال الله سبحانه وتعالى انه بالله لا يميقارا يونه سو فقد حرم الله الله بس ولا ارما درجبت من عليه الجنة جنة إرما درقبت على الله سبحانه وتعالى الله جنة إرما درقبت من دمه مكة مجا ومأواه النار يسو مكة مجا يسو منوريا يسو من ملشا من دمه أساتنا وقال وما للظالمين من أنصار لن نزال بدل نيوك لن نزال الله علي لم يقدر سوك رداتوك أين راتشو مال الله سبحانه وتعالى كجهنم كجهنم كمقبات يميا وطواتشو የሚያግዟቸው ያላህን እሳት ያላህን ቅጣት የሚያቃልሉላቸው ሰዎች ወይም ወገኖች ፈጽመው አይኖሩም ማለት አላህ Subhanahu Wa Ta'ala ተመልከቱ ክፋቱን ተመልከቱ የሚያስከትለውን ከፍተኛ መዘዝ والله ከወንጀሎች ሁሉ ቁንጮ ከወንጀሎች ሁሉ የመጀመሪያው ምን እንደሆነ رسول عليه الصلاة والسلام በአንድ ሐዲሳቸው አቢ በክራ ቢባሉ ሰሃቢ ሲናገሩ ምን ይላሉ رسول عليه الصلاة والسلام زند قطب الانسان ابي بكر سيناغرو قطب الانسان تياقين اقربوا قالوا اواج نقوا قالوا رسول عليه الا قالوا اواج نقوا قالوا انبئكم باكبر الكبائر يونجلوت كل وانجل يونجلوت كل قنطو يونهون غنبار قدام يونهون انغراچهم من اراساوقاچهم من قالوا عندي ما تاتشون ابي بكر ابو بكر سايون ابي بكر يبالوا لا صحابي ناتشو يناغرالو بجيبه ينبروا الصحابوچم قلنا بلا يا رسول الله اعود انديتا نغرون اسوقن يا الله ملائكتنيا هوي قالناچو قال ثم قال الاشراك بالله وحقوق الوالدين بالله لا يماغارات نو يمجمرو قالوا لمن بالله لا يماغارات بالله لا يياغارو الله سبحانه وتعالى يتغنانيو يهونو سوتش هيوتاچو بزاح لا يسالو يالفه يهونو سوتش يهو الله بسوره المائده نا بسوره النساء نتناغرو مكمچاچو اسات الله سبحانه وتعالى فصمو اندما يمراچو نتناغرا سلونه نو رسول عليه الصلاه والسلام يمجمرو ادرغو يتقسوت ይህን ነበር ይህንን ነበር ምን በአላህ አሉ ረሱል አለይሂ ሰላቱ ወሰላም ከነዛ ውስጥ የመጀመሪያው አሽርኩ ቢላህ በአላህ ላይ ማጋራት ነው ብለው ይናገራሉ። እንደዚህ ሆነ ረሱል አለይሂ ሰላቱ ወሰላም ሙስሊም በዘገቡት ሐዲስ ጃቢር ኢብኑ አብደላህ ረዲየላሁ አንሁ ሲያስተላልፉ ምን አሉ من لم يالله الله ان يتغنى يهون سو قالوا الله ان يتغنى هيوتو يالفج كدنيا وعالم ود اخره يتشغغر يهون سو من هو لا يشرك به شيئا بالله لا قنطاتنم يهل قنطاتنم شيئا معناته بقى مننم ملائكم يهون نبيين يهون وليين يهون طنقوين يهون دنيام تهون ማንንም በአላህ ላይ ሳይጋራ ሳይቆራኝ ያአላህ ለአላህ የሚገባውን የዒባዳ ዘርፍ ባጠቃላይ የዒባዳ ዘርፎች በጣም ብዙ ናቸው በጣም ሰፊ ናቸው والله እዚሁ ኪታብ ውስጥ ወለፊት ይበጣሉ ኢንሻአላህ እያንዳንዱን እናየዋለን እና እነዚህን ሁሉ ባጠቃላይ ለአላህ Subhanahu Wa Ta'ala ብቻና ብቻ ያደረገ የሆነ ሰው አሉ ረሱል አለይሂ ሰላቱ ወሰለም ምን አሉ دخل الجنه جنه غبا يغبار لهم غبا يغبار لنا غبا الا يالك ورملي رسول عليه الصلاه والسلام بالله لا يراغرا يونه سو لمن الله سبحانه وتعالى بس لا يراغرا له هونو سوت قال كيدان سله غبار جنه غبا رسول عليه الصلاه والسلام جنه غبا يالوت الله قال غبطوا لمن يسون حق يسون مبت يطبقوا يونه سوت فصموا اندمايقطعوا قال سله غبا በአላህ ላይ ቅንጣትንም ያህል ያረጋሩ የሆኑ ሰዎች ረሱል አለይሂ ሰላቱ ወሰለም ምን አሉ? ጀነትን ገባ አሉ። አላህ Subhanahu Wa Ta'ala ሳይጋሩበት ጀነትን ከሚገቡት ሰዎች አላህ ያድርገን። እንደዚሁ ቀጠሉና ረሱል አለይሂ ሰላቱ ወሰለም ወመለቂየሁ አላህን ደሞ የተገናኘው የሆነ ሰው ይሽሪኩ ቢሂ ሸይአን ቅንጣትን እንኳን ያህል ያጋራበት በአላህ ላይ ቅንጣትን ያህል እንኳን በአላህ ላይ ያጋራ አላህ የተገናኘ የሆነ ሰው አሉ ረሱል አለይሂ ሰላቱ ወሰለም ቅንጣትን ያህል ሱብሃንአላህ دخل النار እሳትን ገባ ይገባል ሳይሆን ገባ አሉ ረሱል አለይሂ እርግጥ ሆነ በቃ መግባት አላህ ይጠብቀን አላህ ይጠብቀን والله اذا ከዚህ ሐዲስ የምንማረው ጃቢር ኢብኑ አብደላህ ረዲየላሁ አንሁ ሙስሊም በዘገቡት ሐዲስ ላይ ሰዎች በአላህ ላይ ያራጋሩ ከሆነ ፈጽሞ ያራጋሩ የሆነ እንደሆነ ምን እንደሚሆኑ ነው ጀነትን እንደገቡና በአላህ ላይ ደግሞ ቅንጣትን ያህል እንኳን ያጋሩ የሆነ ከሆነ እሳትን እንደገቡ ወይም እንደሚገቡ እንረዳለን ማለት ነው እያንዳንዳችን ልንحفظው ልናውቀው ልናጤ ነው ይገባል والله ምንድነው ቢለው ሐዲሱ መለቂ الله الله ይተገናኘ لا يشرك به شيئا بس ولا قنطاتن ميال ساغرا دخل الجنه جنه غبا ومن لقيه الله عنده مو يتغناني يشرك به شيئا قنطاتن يحل انكون ياغرابت دخل النار اساتن غبا مسلم زغبوتال بيلاو روايه دغمو كانس ابن مالك رضي الله عنه انستو بخاري زغبوتال بولت روايه متوال معناته انسم زغبوتال ፍዘው ለነሐፍዘው ለነረዳው ይገባል ማለት ነው ግልጽ ነው አረ ለጀማ ግልጽ ነው نعم ይነበር እንግዲህ የመጀመሪያው ቆም ነገር ይሄ ሽርክ የሚባለው ነገር ረሱል አለይሂ ሰላቱ ወሰለም በተለያዩ ነብያዊ ሐዲሶች በጊዜው እነዛ ሰሃቦችን ሲያስጠነቅቋቸው የነገሩን አስከፊነት አዘውትረው ሰሃቦችን ሲያስጠነቅቁ ሲያስረዱ ሲመክሩ ሲገስጹ በተመለከቱበት ጊዜ ሰሃቦች ነገሩ ጠናባቸው አስጨንቃቸው ረሱል አለይሂ ሰላቱ ወሰለም ዘንዳ ጥያቄን ማቀረቡ ያ አላህ መልአክተኛ ሆይ ነገሩ አስጨናቂ ነው ምን እንደሚሻላቸው ምን ማድረግ እንዳለባቸው ከሽርክ ውስጥ ሳይውቁ ሊዘፈቁ እንደሚችሉና ይህ ሽርክ የሚባለው በአላህ ላይ ማጋራት የሚባለው ነገር ጅቡን ጨለማ በሆነ ቦታ ላይ የሚገኝ ጥቁር ቋጥኝ ድንጋይ ላይ አንዲት ጉንዳን ብትንቀሳቀስ እዛ ቦታ ላይ ኮቴዋ ይሰማል እንዴ? ይሰማል እንዴ? ያጀማ አይሰማም አይደል? ትታያለች እንዴ? በጥቁር በሆነ ቦታ ላይ ጨለማ ጥቁር ቋጥኝ ድንጋይ ላይ ማየትም መስማትም አንችልም አይደል? ልክ እንደዛ በሆነ መልኩ የሰው ልጅ ውስጥ ሽርክ ሊገባበት ይችላል። ስውር በሆነ መልኩ በቃ በጣም በጣም በጣም ይሁሉም የሚያመለክተው ረሱል አለይሂ ሰላቱ ወሰለም የሳቸው ህዝቦች የሳቸው উম্মা ባጠቃላይ ሽርክ የሚባለውን ነገር በጣም ሊጠነቀቁት በጣም ሊያስቡበት በጣም ሊርቁት እንደሚገባ ለማስረዳት ለማስጠንቀቅ ረሱል አለይሂ ሰላቱ ወሰለም ያስተላለፉት መልእክት ነው። አላህ ይጠብቀን አላህ ይጠብቀን። ይህ በጣም ያስጨነቃቸው ሰሃባዎች ለረሱል አለይሂ ሰላቱ ወሰለም ጨንቋቸውና ነገሩ አሳስቧቸው የጀሃነምና የጀነት ነገር ስለሆነባቸው ጥያቄያቸውን አቀረቡ። ያአላህ መልአክተኛ ሆይ ምን ይሻላል አሉ። እንዴት ይሻላል ነገሩ? እንዴት ነው? ምንድነው የሚሻለው? ረሱል አለይሂ ሰላቱ ወሰለም አንዲትን ዱዓ አዘውትረው እንዲያደርጉ መከሯቸው። ያ ዱዓ ምንድን ነበር? اللهم اني اعوذ بك ان اشرك بك وانا اعلم واستغفرك لما لا اعلم. ይህ ነበር ያስተማራቸው። والله እያንዳንዳችን አሁንም ልንحفظው ልናጤነው። ለምን? ይህ ጉዳዩ የእሳትና የጀነት ጉዳይ ነው ያ ጀማዓ አይደል እንዴ? መልአክተኞች በአጠቃላይ ከኑህ ጀምሮ እስከ ረሱል አለይሂ ሰላቱ ወሰለም የተላኩበት ትልቁና ዋነኛው አላማ ነው ተውሂድ ነው። እና ምን በልዋሏቸው ረሱል አለይሂ ሰላቱ ወሰለም? اللهم جئتي هوي اعوذ بك بانت اتبقاللهوي ان اشرك بك بانت ላይ ከመጋራት وانا اعلم اياوكኝ جئتي هوي እኔ እያወኩኝ بانت ላይ ከመጋራት بانت اتبقاللهوي እሺ خير ان شاء الله قرار طال ማለት ነው። እሺ እሺ እሺ እኔ የትም አልልኩም ነበር والله اللهم جئتي هوي اني اعوذ بك اني بانت اتبقاللهو ان اشرك بك بانت لاي كماغارات وانا عالمني ياوكني واستغفرك مارتان دمو طيقاللو لما لا اعلم لما لاقو سراوك سراوك لم سراو ሳላውቅ ለምዳፈረው ሳላውቅ ለምሰራው ከምሰራው ወይም ደግሞ ከምዳፈረው ወይም ደግሞ ከምገባበት ባንተ ተጠብቃለሁኝ ይበላሉ ረሱል አለይሂ ሰላቱ ወሰለም። ደግሞ አለሁኝ በአማርኛ ጌታዬ ሆይ እኔ ባንተ ላይ እያወኩኝ ከመጋራት ባንተው እጠብቃለሁኝ እኔ ባንተ ላይ እያወኩኝ ከመጋራት እያወኩኝ ቢጤን ከመያዝ ባንተው ተጠብቃለሁ። አላሁን ጌታዬ ሆይ ተግሰኝ ይበል አሉ ረሱል አለይሂ ሰላቱ ወሰለም። اللهم اني اعوذ بك ان اشرك بك وانا اعلم واستغفرك لما لا اعلم. اللهم اني اعوذ بك ان اشرك بك وانا اعلم واستغفرك لما لا اعلم. ينو دعاء انجد ان شاء الله እያንዳንዳችን ልንሐፍዘውና ዘወትር ልንለው የሚገባ ዱዓ ነው። ግልጽ ነው ያጀማ። እንግዲህ ይህ ሁለተኛው እያንዳንዱ ሰው ባረከላሁ ፊኩም በአማርኛም በአረብኛም ይኸው ማሻአላህ ዛደኩሙላሁ ሂርሰን ወዒልመን ኢንሻአላህ አላህ ጉጉትና እውቀትን አላሁ ሱብሓነሁ ወተዓላ ይጨምርላችሁ። ወላሂ ባረከላሁ ፊኩም ሐያኩሙላህ ወበይደላሁ ውጁሃኩም ኢንሻአላህ። አልሙሂም ይህ ሁለተኛው ቁም ነገር ነበር። እያንዳንዱ ሴትና ወንድ ሙስሊም ሊያውቁት፣ ሊገነዘቡት፣ ሊያጤኑት ብሎም ሊሰሩበት የሚገባው ቁም ነገር ያ ምንድነው አለን? አላሁ ሱብሓነሁ ወተዓላ በሱ ላይ ማንንም ምንንም ልናጋራበት አይወድም። ይህ ማንንም ምንንም ያልነው ወገን ቅርብ መልአክ ሊሆን ይችላል ወይ ደግሞ አላሁ ሱብሓነሁ ወተዓላ የላከው ረሱል ወይም ነብይ ሊሆን ይችላል፣ አሊያም ንጉስ ሊሆን ይችላል። ዱንያ ልትሆን ትችላለች። ማንኛውም ኃይል ቢሆን በአላሁ ሱብሓነሁ ወተዓላ ወይም አላሁ ሱብሓነሁ ወተዓላ በብቸኝነት ሊገባው ለሱ ብቻ ሊሰጥ ሊደረግ የሚገባን የአምልኮ ዘርፍ ለዛ ጎን ወይም ለዛ ኃይል ሊሰጥ አላሁ ሱብሓነሁ ወተዓላ ፈጽሞ አይፈልግም፣ አይወድም። ለዚህ ማስረጃችን ሱረቱ ተዓላ ለሰዎች ሽርክን ኩፍርን የማይወድ ስለሆነ ትክክለኛ የሆነ ኢማን ያላቸው ሰዎች ትክክለኛ ሙእሚኖች እሱ አላሁ ሱብሓነሁ ወተዓላ የሚጠላውን ነገር የሚጠሉ የሚወደውን ነገር የሚወዱ ናቸውና በአላሁ ሱብሓነሁ ወተዓላ ላይ ወይም አላህን የሚያስከፉ የሚያስቆጡ የማይወዳቸውን ነገሮች ልንርቅ አላህ ደግሞ የሚወዳቸው የሚፈልጋቸው የሚያስደስቱትን ነገሮች ደግሞ ልንሰራ ይገባል ማለት ነው። ከዚህ አልፎ ተርፎ አላሁ ሱብሓነሁ ወተዓላ ኩፍርና ሽርክን እንደሚጠላ ለኛ ለማስረዳት ለማስገንዘብ ሲፈልግ መላእክተኞችን ላከ። እንደዚሁ መጻሕፍቶችን ከሰባት ሰማይ አወረደ። የሆነበት ትልቁና አንደኛው ዓላማ ለምንድን ነው አይደል? ኩፍርና ሽርክን ለመዋጋት ነው አይደል? ከዚህ ውጪ አላሁ ሱብሓነሁ ወተዓላ ሽርክና ኩፍር የተዋጋበት ትልቁና ዋነኛው ዓላማ አንደኛ እሱ ማንኛውም ኃይል እንዲጋራው ስለማይፈልግ ነው። ግን ይህን ነገር እምቢ ብለው በአላህ ላይ የሚያጋሩ የሆኑ ሰዎች ሽርክን የሚዳፈሩ የሆኑ ሰዎች መዓላቸው መመለሻቸው እጣ ፈንታቸው ወይም ሽርካቸው በአላህ ላይ ማጋራታቸው ሊያስከትልባቸው የሚችለው መዘዝ እጅጉን አስከፊ እንደሆነ ለማየት ሞክረናል። ለዚህ ማስረጃችን ሱረቱል ኒሳ ቁጥር 48 ላይ የተጠቀሰው ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ የሚለው አንቀጽና ሱረቱል ማኢዳ ቁጥር 72 ላይ ኢነሁ መን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ አናር ወማ ሊዛሊሚነ ሚን አንሷር የሚለው አንቀጽ እንደሆነ ተናግረናል። ከዚህ ውጪ ከሐዲስ ደግሞ ረሱል ዐለይሂ ሰላቱ ወሰላም ጃቢር ኢብኑ ዐብድላህ ወይ ደግሞ አነስ ኢብኑ ማሊክ በዘገቡት ሐዲስ ላይ አላሁ ሱብሃነሁ ወተዓላ ምንም ሳይጋራበት የተገናኘው የሆነ ሰው የዱንያው ህይወቱ ባጠቃላይ በአላህ ላይ ሳይጋራ በተውሂድ ላይ የሞተ የሆነ ሰው ጀነትን ገባ። እንደዚሁ ደግሞ በአላህ ላይ ቅንጣትን ያህል እንኳን ቢሆን ያጋራ የሞተ ሰው እሳትን ገባ የሚለው ሐዲስ እንደማስረጃ ሊሆን እንደሚችል አስቀምጠናል። የሽርክ የሚባለው ነገር እጅጉን አሳሳቢ አስፈሪ እንደሆነ ያወቁትም ለቀደምት የረሱል አለይሂ ሰላቱ ወሰለም ባልደረባዎች ሰሃባዎች ነገሩ ባስጨነቃቸው ጊዜ ረሱል አለይሂ ሰላቱ ወሰለምን ህክምና ወይም ፈውስ ጠይቀው የነበረ ሲሆን በጊዜውም ረሱል አለይሂ ሰላቱ ወሰለም ሰሃባዎች ሳይውቁ ለሚሰሩት ወንጀል ወይም ጥፋት ጥፋታቸው ብሎም ደግሞ ያውቁ ደግሞ ከመስራት በአላሁ ሱብሃነሁ ወተዓላ መጠበቅ እንዳለባቸው የሚያስገነዝብን ዱዓ አስተምሯቸዋል። ይሄም ዱዓ اللهم اني اعوذ بك ان اشرك بك وانا اعلم واستغفرك لما لا اعلم የሚለው እንደሆነ ለማየት ሞክረናል። ባጭሩ ሁለተኛው ቁም ነገር ይሄንን ይመስል ነበር። ሁለተኛውን ቁም ነገር ከጨረስን በኋላ በቀጥታ ወደ ሶስተኛው ቁም ነገር እንሸጋገራለን። እያንዳንዱ ሴትና ወንድ ሙስሊም ሊያውቀው ሊረዳው ሊያጤነውና እነዚህ ይሄን ነገር ካወቀውና ካጤነው በኋላ ተግባራዊ ሊያደርገው ከሚገባ ቁም ነገሮች ሶስተኛው የሚከተለው ነው። አታሊፈቱ ሶስተኛው አንነ من اضاء الرسول اللهን ወይ መልአክተኛው ረሱል አለይሂ ሰላቱ ወሰለም የሚሉትን እሺ ያለ ሰው ታዛዥ የሆነ ሰው የረሱል አለይሂ ሰላቱ ወሰለም ፈለግ የተከተለ የሆነ ሰው አጣ ማለት እሺ ያለ ማለት ነው። የታዘዘ ማለት ነው። አረሱል መልአክተኛው እንደዚሁ ወወሐደ الله አላህንም አንድ ያደረገ የሆነ ሰው በብቸኝነት ያመለከ የሆነ ሰው ላ የጁዙ ለሁ ለሱ አይፈቀድለትም ምን ሙዋላቱ መወዳጀት አይፈቀድለትም። ማንን من حد الله ورسوله اللهنا መልአክተኛውን ጠላት አድርጎ የያዘን ሰው መወዳጀት አይፈቀድለትም። ይህ የአላህنا የረሱል አለይሂ ሰላቱ ወሰለም ጠላት እነሱን እንደ ጠላት አድርጎ የያዘው ግለሰብ ولو كان بهون انكون اقرب قريب يقرب قرب انكون بهون ادقمو اللهن ثالثኛው قوم ነገር ان من اطاع الرسول رسول عليه الصلاه والسلام يتعزز يونه سو ووحد الله ወሐደ አላህ አላህን በብቸኝነትም ያመለከ ሰው ተውሂድን ያረጋገጠ የሆነ ሰው የመልአክተኛውን ትእዛዝ የተቀበለ የሆነ ሰው ላ የጁዙ ለሁ ለሱ አይፈቀድለትም አይበቃለትም ምን ሙዋላቱ መወዳጀት ማንን من حد الله ورسوله اللهنا መልአክተኛውን ጠላት አድርጎ ያዘን ሰው ሊወዳጅ ሊያፈቅር አይፈቀደለትም። ይህ አላህና መልአክተኛውን ጠላት አድርጎ ያዘው ሰው ولو كان بهون እንኳን اقرب قريب قرب እንኳን ቢሆን አባት እናት እንኳን ቢሆን እነሱን በዲን በኩል ወዳጅ አፍቃሪ አድርገን ልንይዛቸው ፈጽሞ አይገባም። ማሻአላህ ፍላጎታችን ጀነት ነው። በቃ ያው ዛሬ ደርሳችን ላይ መጥቶኮ ኑር በኑር አደረገው። ማሻአላህ ባረከላሁ ፊክ። ለዚህ ማስረጃችን ምንድን ነው? ለዚህ ማስረጃችን ምንድን ነው? ያ ረብ نسأل الله سبحانه وتعالى أن ينور حياتنا ووجوهنا وقبورنا إنه ولي ذلك والقادر عليه. آمين يا رب العالمين. لذي ما سرجاتشن سورة المجادلة. سورة المجادلة قد سمع الله بلو يمي جمرو سورانو سورة المجادلة قدرها هلت لي يمي جرشو أنكت ما سورة المجادلة يمي جرشو أنكت الله من أرأ لا تجد أتاقن يمر الله سبحانه وتعالى قوما هزبوتشن أتاقن ياتشوم لا تجدوا أتاقنين قوما هزبوتشن يؤمنون بالله بالله يميامنو واليوم الآخري بمجرشون كان يميامنو يهونو سووتشن أتاقن ياتشوم بالله النا بمجرشون كان يميامنو سووتشن أتاقن ياتشوم من هونو يوادون سيوداجو بالله النا بمجرشون كان يميامنو سووتش ተወዳጅተው ወዳጅ አድርገው ይዘው አታገኛቸው። ማን መንሐድ الله ورسوله አላህና መላእክተኛውን ጠላታቸው አድርጎ የያዙን ሰዎች አላህና መላእክተኛ ጠላቶቼ ናቸው ብሎ የሚወግቱን ሰው በአላህና በመጨረሻው ቀን የሚያምኑ ሰዎች ሙእሚኖች ወዳጆች አድርገው ሲይዟቸው አትመለከቱም። እነዚህ አላህና መላእክተኛን መላእክተኛው ረሱል አለይሂ ሰላቱ ወሰለም ጠላት አድርገው የያዙት ሰዎች ወለው ካኑ ቢሆኑ እንኳን ምን ቢሆኑ አባአሁም ልጆቻቸው አባቶቻቸው አባታቸው እንኳን ቢሆን ያላህና የረሱል አለይሂ ሰላቱ ወሰለም ጠላት ከሆነ ወዳጅ አፍቃሪ የቅርብ ቅርብ አድርጎ ፈጽሞ ሲይዙ አታያቸውም ይላል። ለምን ያላህና የረሱል አለይሂ ሰላቱ ወሰለም ጠላት የኛም ጠላቶች ናቸውና አባቴ ነው እናቴ ነው ብዬ አላህን ሲሰድብ ረሱል አለይሂ ሰላቱ ወሰለም ሲያንቋሽሽ አላየው። በአባትና ለእናት ሙስሊሞች እንኳን ባይሆኑም በዱንያ በጥሩ ለምናራራቸው ለምንከባከባቸው እንደሚገባ ቁርአንም ሐዲስም ማስተምሩናል። ግን የአቂዳ ጉዳይ የእምነት ጉዳይ የተውሂድ ጉዳይ የምንደራደርበት ራስ አይደለም። ወለው ካኑ ቢሆኑ እንኳን አባአሁም አባቶቻቸውም ቢሆኑ አው አብናአሁም ልጆቻቸውም ቢሆኑ አው ኢኽዋነሁም እንዲሁም ደግሞ ወንድሞቻቸውም ቢሆኑ አው አሺራተሁም ወይም ደግሞ ቤተሰቦቻቸውም ቢሆኑ ቤተሰቡንም ቢሆን ወንድሙም ቢሆን ልጁም ቢሆን አባቱም ቢሆን አላህና ረሱል አለይሂ ሰላቱ ወሰለምን ጠላት አድርገው የሚይዙ ወይም ጠላት አድርገው የሚቆጥሩትን ሰዎች እነዛ በአላህና በመጨረሻው ቀን የሚያምኑ ሰዎች እነሱን ሲወዳጁ እነሱን ሲያፈቅሩ አታገኛቸው። እንዲህ አይነት ሰዎች ብሎ ማለት ምን አይነት ሰዎች እንደሆኑ አላህ Subhanahu Wa Ta'ala ሲናገር اولئك እንዲህ አይነት ሰዎች እኮ አላህ Subhanahu Wa Ta'ala كتب في قلوبهم الايمان الله Subhanahu Wa Ta'ala በልቦቻቸው ላይ በልቦቻቸው ውስጥ ኢማንን የጻፈላቸው የሆኑ ሰዎች ናቸው። ኢማንን የወሰነላቸው የሆኑ ሰዎች ናቸው። እንደዚህ አይነት ሰዎች وأيدهم بروح منه እንደዚሁ الله سبحانه وتعالى እንዲህ አይነት ሰዎችን ከሱ በሆነ روح መንፈስ ያገዛቸው የሆኑ ሰዎች ናቸው። ببرهان ونور الى العلماء بروح منه مالت بماسرجا ببرهان مالتنو كسب هنا ماسرجانا كسب هنا برهان الله سبحانه وتعالى الله سبحانه وتعالى ያጠናከራቸው ያገዛቸው የሆኑ ሰዎች ናቸው። የነዚህ አይነት ሰዎች ምንዳቸው የነዚህ አይነት ሰዎች ጀዛአቸው ሽልማታቸው ምን እንደሆነም አላህ Subhanahu Wa Ta'ala በዚህ አንቀጽ ውስጥ ተናግሯል። ሽልማታቸው አላህ ويدخلهم ሊያስገባቸው ነው ምን جنات تجري من تحتها الانهار بوسطا ونزوچ የሚፈሱባትን ጀነት ሊያስገባቸው ነው እዛው ደግሞ ገብቶ ሲያበቁ خالدين فيها ዘውታሪዎች ሲሆኑ እዛው ውስጥ ዘውታሪዎች خلاص رضي الله عنهم ورضوا عنه الله ከነሱ ስራቸውን ወደደላቸው ተውሂዳቸውን ለአላህ ያላቸውን ውዴታ ለሙሽሪኮች ያላቸውን ጥላቻ አላህ ስለወደደላቸው الله ودل الله تعالى ورضوا عنه ان السم يا الله سبحانه وتعالى شلمات يسوي الله سبحانه وتعالى فكرنم ودلو اولئك ان هذه السوت على الله سبحانه وتعالى حزب الله اي يا الله سبحانه وتعالى وداجوج يسو وتادروش ناتشو على الله سبحانه وتعالى يسو صفراوش ناتشو على الله سبحانه وتعالى كذب على اجنكو على الله سبحانه وتعالى ان حزب الله يا الله سبحانه وتعالى كو وليوت يسو يا الله سبحانه وتعالى كو وتادروج سراويتوچو هم المفلحون يميفلغوتن يمياغنوت فلاح يميوت الناس ناتشو على الله سبحانه وتعالى الله كنسو يادرغن በዚህ አንቀጽ ውስጥ የምንረዳቸው በርካታ ቁም ነገሮች አሉ። በደንብ አጥኑ፣ በደንብ ተረዱ። በዚህ አንቀጽ ውስጥ የምናወጣቸው በርካታ ቁም ነገሮች አሉ። አንደኛ እነዛ በአላህና በመጨረሻው ቀን የሚያምኑ ሙእሚኖች የአላህና የረሱል አለይሂ ሰላቱ ወሰለም ጠላት አይወዳጁም። ይህ አንድ ቁም ነገር ነው፣ ግልጽ ነው። በአላህና በመጨረሻው ቀን የሚያምኑ የሆኑ ሰዎች ሙእሚኖች ማለት ነው። አላህና ረሱልን የሚጠሉ እነሱን ጠላት አድርገው የሚይዙ ሰዎችን ፈጽመው አይወዱም፣ አያፈቅሩም። ይህ አንድ ነው። እነዚህ ያላህና የረሱል አለይሂ ሰላቱ ወሰለም ጠላቶች የኛ ልጆችም አባቶችም ወንድሞችም ቤተሰቦችም የቅርብ ዘመዶችም እንኳን ቢሆኑ የሚኖራቸው ሁኔታ ያው ነው፣ አይለይም። ይህ አይነቱ ገጸ ባህሪ የሚንጸባረቅባቸው የሆኑ ሰዎች አላህ Subhanahu Wa Ta'ala ከሱ በሆነ ኑር እና ከሱ በሆነ ማስረጃ ቡርሃን ያጠናከራቸው በልባቸው ላይ ኢማንን ይጻፈላቸው እንደሆነ ከዚህ ዋንቀጽ እንረዳለን። ታዲያ እንዲህ አይነቶቹና አላህ ከራሱ በሆነ ኑርና ቡርሃን ያጠናከራቸው የሆኑ ሰዎች ነገ ምንዳቸው ነገ ጀዛአቸው ሽልማታቸው በውስጧ ወንዞች የሚፈሱባትን ጀነት ዘውታሪ ሆኖ መግባት ነው። እንዲህ አይነት ሰዎች አላህን ወደዋል፣ አላህ ዘንድ የተዘጋጀላቸውንም ነገር አፍቅረዋል፣ አላህም የነሱን ስራ ወደውላቸዋል። እንዲህ አይነት ሰዎች እነማን ናቸው ከተባለ አላህ እነዚህ ሰዎች ስም ሰጥቷቸዋል፣ ህዝቡላህ ብሏቸዋል። የአላህ ወዳጆች የአላህ ሰራዊቶች ብሏቸዋል። የአላህ ሰራዊቶች የሱ ደግሞ ወልዮች هم المفلحون በዱንያም በአኺራም ፈላህን የሚወጡት የሚፈልጉትን የሚያገኙት እነሱ መሆናቸውንም አላሁ ሱብሃነሁ ወተዓላ ተናግሯል። ይህ አንቀጽ በጥቅሉ የሚያስረዳን ወላ እና በራ የሚባል ነገር በዲናችን ውስጥ እንዳለ ነው። ወላ ማለት መወዳጀት ነው። በራ ደግሞ ማለት መጥራራት መራቅ ማለት ነው። መራቅ አለመወዳጀት አለመፈቃቀር ማለት ነው። አልወላ መወዳጀት ማፍቀር ሲሆን በራ ደግሞ መራቅ መጥላት ማለት ነው። ወላ እና በራ መወዳጀትና መራቅን አስመልክቶ በርካታ የቁርአን አንቀጾች አላሁ ሱብሃነሁ ወተዓላ አውርዶልናል። ለምሳሌ بسورة المائدة قطر حمسة عند لي الله سبحانه وتعالى من إلال بسورة المائدة قطر حمسة عند لي الله من إلال يا أيها الذين آمنوا إن أنت مؤمنا نجحوي لا تتخذوا اليهود والنصارى أولياء إن ذا يهودا وچننا إن ذا نصارى وچن كريستيان وچن ودا جوچ أفكاري وچا درقات واتيزو أتيازو الناس كو بعضهم أولياء وبعض كفيرو تشو ለከፊሉ ወዳጆች ናቸው። የእናንተ ግን ወዳጆች አይደሉም። አላህ እንዳለው በሱረቱ አልበቀራ ላይ ወለን ተርዳ አንከ አልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም እነዛ የሁዳዎችና ነሳራዎች እኮ ካንተ ፈጽሞ ወዳጆች አይሆኑም። ስራህን፣ ጸባይህን፣ ምንህንም የነሱን መንገድ እስካልተከተልክ ድረስ እንዳለው እንደዚሁ አላህ ሱብሓነሁ ወተዓላ سورة المائدة اهو يالنا وانقص لها 51 لها مدنا ميلو يهوداوچنا نصاراوچن وداجوچ ادرغاچو اتيازو انسو كفيلو يكفيلو كفيلو يكفيلو وداجوچ ناچونا كفيلو يكفيلو وداجوچ ناچونا برو الله سبحانه وتعالى يناغران سورة البقرة قطر 120 لها سورة البقرة قطر 120 لها ولن ترضى አንከ አልየሁድ ወለ ነሳራ የሁዳዎችና ነሳራዎች ያንተን ስራ ያንተን ጸባይ ያንተን ነገር ባጠቃላይ አይወዱልህም። ሐታ ተተቢዐ ሚለተሁም የነሱን መንገድ የነሱን ፈለግ እስካልተከተል ድረስ ብለ አላህ ሱብሓነሁ ወተዓላ። እንደዚህ ሱረቱ አልማኢዳ ቁጥር 51 ላይ ያለው ይሄንን ነው የሚያስጨብጠን። አላህ ምን አለ? ወመን የተወለሁም ሚንኩም ከናንተ እነሱን እኮ የሚወዳጅ እነሱን የሚያፈቀረ እነሱን የሱን ሚስጥር ጠባቂዎች አድርጎ የሚይዝ የሆነ ሰው فإنه منهم እሱ ከነሱ ነው አላህ Subhanahu Wa Ta'ala إن الله الله እኮ لا يهدي القوم الظالمين በደለኛ ህዝቦችን ቀናቸውን መንገድ አይመራም ብሎ አላህ Subhanahu Wa Ta'ala ይናገራል። እንደዚሁ ሱረቱ አልማኢዳ እዛው ትንሽ ወረድ ብሎ قطر 57 لا الله سبحانه وتعالى من خلال سوره المائده قطر 57 لا الله من قال يا ايها الذين امنوا ان انت يا امناچو سوچ ہوئی لا تتخذوا الذين اتخذوا دينكم هزوا ولعبا ديناتهم مچاوچا مالاگچا ادرگو يازون سوچ ከነዚያ ከናንተ በስተፊት መጽሐፍን ከተሰጡ ሰዎች من الذين اوتوا الكتاب من قبلكم ከናንተ በስተፊት መጽሐፍን ከተሰጡ ሰዎች ይሁዳና ነሳራ ማለት ነው። የናንተን ሃይማኖት መጫወቻና ማላገጫ አድርገው እያያዙ ሳለ ወዳጆች አድርጋችሁ አትያዙ። እንዲሁም ካሪያኖችንም አለ አላህ Subhanahu Wa Ta'ala አላህ አንፍሩ ሙእሚኖችም ይሆናችሁ እንደሆነ ብሎ አላህ ይናገራል። ያ አይሁ الذين امنوا لا تتخذوا اليهود لا تتخذوا الذين اتخذوا دينكم هزوا ولعبا من الذين اوتوا الكتاب من قبلكم والكفار اولياء واتقوا الله ان كنتم مؤمنين እነዚህ ሁ አላሁ ሱብሃነሁ ወተዓላ ሱራ ተውባ ሱራ አተውባ ቁጥር 23 ላይ አላህ ምንድነው የሚለው? يا ايها الذين امنوا ان انتم مؤمنون شوي لا تتخذوا اتياذوا من اباءكم اباتوቻችሁን واخوانكم وندموቻችሁንም እንደዛው اولياء ወዳጆች አድርጋ እንዳትይዙ ኩፍርን ይወደዱ ይሆነን ያስበለጡ ይሆነ እንደሆነ እነሱን ወዳጆች አድርጋችሁ አትያዙ እንቢ ብሎ ግን እነሱን ወዳጅ አፍቃሪ ሚስጥር ጠባቂ አድርጎ የሚይዝ የሆነ ሰው ومن يتولهم منكم كنانت الناسን የሚወደድ فاولئك هم الظالمون እንዴ አይነ ሰዎች እነሱ በደለኞች ናቸው ብሎ الله سبحانه وتعالى ይናገራል الله እዚሁ አንቀጽ ላይ አስቀጥሎ ምንድነው ያለው በዚሁ አንቀጽ አስቀጥሎ ምን አለ قل ايا محمد عليه الصلاه والسلام انت محمد هو يبلاچو ان كان اباؤكم اباتوቻችሁ ከሆኑ وابناؤكم ልጆቻችሁም እንደዚሁ ከሆኑ واخوانكم እንደዚሁም ወንድሞቻችሁ وازواجكم ሚስቶቻችሁም እንደዛው وعشيرتكم ቤተሰቦቻችሁ واموال اقترفتموها يسبسباچوتن ገንዘብ እንደዚሁ وتجاره تخشون كسادها ይጠፋል ሊከስራል ብላችሁ የምትፈሩት የንግድ ሀብታችሁም እንደዚሁ ومساكن ترضونها የምትወዳቸው የመኖሪያ ቤቶቻችሁም እንደዚሁ احب اليكم من الله ورسوله كاللهنا كمنعتኛው የበለጠ የምትወዷቸው የሆነ እንደሆነ ማንን አባትን ልጅን ወንድምን ሚስትን ቤተሰብን እህትም ሁሉን በአጠቃላይ ገባል ማለት ነው። وابناؤكم سيبال سيتهم ወንድም ይገባል واخوانكم ወንድሞቻችሁ እህቶችም ሁሉን በአጠቃላይ ዘመድ አሽረትኩም ምንስቱም በአጠቃላይ ይገባሉ። ገንዘባችንም እንደዛው ሀብታችን እንደዛው የንግድ ሀብት ታችን በአላህ መንገድ ላይ ከመታገል አስበልጣችሁ እነዚህን ሀብቶቻችሁን ዘመዶቻችሁን ቤተሰቦቻችሁን የምትወዱ እንደሆነ አላህ Subhanahu Wa Ta'ala ፈተረበሱ ጠብቁ አላህ Subhanahu Wa Ta'ala ጠብቁ حتى ياتي الله بأمره الله ነገሩን እስከሚያመጣ ተጠንቀቁ ቅጣቱን እስከሚያመጣ ተጠንቀቁ ጠብቁ አላህ Subhanahu Wa Ta'ala والله لا يهدي القوم الفاسقين امصنيوچن الله سبحانه وتعالى قناچاو منجد ايمراچاو مال الله سبحانه وتعالى انغري يهننا يهنن مسل انغطوش قران وست بتام بزو هرو اناغنياچوال موالات من حد الله ومدارته الله انطرا ادرغو يازن سو موداجت السن مافكر تدلو ياملكتل من ياملكتل الا انما في قلب الانسان من الايمان بالله ورسوله ضعيف ي الذين سووت وداجنا افكار يادرغو يازو سويه لا اللهنا لمن اتنياو يالو وديتانا بنسو لا يالو امنت اجغون اجغون بتام دكاما اندهون ياملكتل ايمانو لمن كتبالا لانه ليس من العقل ان يحب الانسان شيئا هو عدو لمحبوبه عندكم عند سو يميودون سو طرات بتام متفقرو سو يا اباتن مثلا تودوا الله ويم توجوالش اناتن توداله ويم توجالش يناتن طرات افكاري هونو ويم افكاري هونش مگنيت انديتن ተገቢነው እንዴ ያጀማ? የሚታሰብነው አይደለም። ለምሳሌ ሚስት ያለው ሰው ካለ ወይ ደግሞ ባል ያለው ሰው ካለ ያገባ ሰው ካለ የባልሽ ጠላት ላንቺ ወዳጅ ይሆናል እንዴ? አይሆንም። እንደዚሁ ደግሞ የሚስትህ ጠላት ላንተ ወዳጅ ይሆናል? አበደን። እንደዛ ከሆነ እኛ ከእናታችን ከአባታችን ከሚስታችን ከልጆቻችን በላይ አስበልጠን የምንወደው ማንን ነው? አላህና ረሱል አለይሂ ሰላቱ ወሰለም ነው አይደል እንዴ? አላህና ረሱል አለይሂ ሰላቱ ወሰለም ነው። اذا አላህና ረሱል አለይሂ ሰላቱ ወሰለም አስበልጠን የምንወድ የሆነ እንደሆነ ያአላህና ረሱል አለይሂ ሰላቱ ወሰለም ጠላት ያአላህና ረሱል አለይሂ ሰላቱ ወሰለም ጠላት ወዳጅ አድርገን ልንይዝ ይገባል እንዴ? ታዲያ ይገባል እንዴ? ይህ ማለት እኮ ነው፣ ይህ ማለት ነው አይገባም። እኛ በጣም እናፈቅረው ከእናታችን ከአባታችን ከሚስታችን ከልጃችን ከገንዘባችን በላይ በጣም እናፈቅረው አላህ በጣም እናፈቅራቸው ረሱል አለይሂ ሰላቱ ወሰለም ጠላት አድርገው የሚይዙ ሰዎችን ልንወዳጅ ፈጽሞ አይገባም። ይህ አእምሮ የሚቀበለው ነገር አይደለምና وموالات الكفار تكون بمناصرتهم ومعاونتهم على ما هم عليه من الكفر والضلال ادا الذين كافروچن مولادت سيبال الذين كافروچن مافكر سيبال من مالت تفلغوبت نو انسو باللوبت كهدتنا باللوبت قمت لاي انسون ماغز انسون ما برهاتت مالت نو جلص نو انسون ماغز انسون ما برهات معناتنا وموادتهم تكون بفعل الاسباب التي تكون بها مودتهم انسون مولايت معناتنا اذا انسون ما افكر مسام كسوا غير بنه متات وي اندي معناتنا ولي ايدلم انسون مولايت معنات انسو يميسروتن نغر تكتلو مسرات اجابه لقا تتزنت ماشي مزنت ارلم اندسو املاكت معناتنا ኢጃባን ለቃ ኢዘነቀስ ተመስ ይመስላት አንቺም አይዋ የኔ ወላጄ እሷነች የሷን ሱና ከታለው ለሽምት እንደዛው መታደርጊ ከሆነ አንቺ እነሱን ያስደሰትሽ በርቱ ይያልሽ እየተወዳጅሽ ነው ያለሽው ማለት ነው። ግልጽ ነው አይደለ? እነሱ የሚያስደስታቸውና አላህ የሚያስቆጣውን ስራ መስራት በፈጸም ማለት ነው። እንደዚሁ الناس ينسون وديتا لناغنيبت يمنچلاچون نغروچ مسرات دينن مواغات نعم فتجده يوادهم اي يطلب ودهم بكل طريق عندي هاي نفسو الناسون سيافكر تاغنيواله يالناسون فكر لماغنيت يما يغباو منجد ياينورم يما يغباو منجد يلا يي دغمو بما يتراطر ملكو ايمانن يادفرسال ايمانن من يدرغال ايمانن يغافال يغافال ايمانن ياغودلال ايمانن ياطفال ان فالواجب على المؤمن بياندندو يادفرسال نعم بياندندو مؤمن لاي الله انا ملائكتنياون يميطلو الناسون طلات ادرغو يميزو ماننياونم هايلوج እርቦችም ቢሆኑ ለንጠራቸው ላንወዳቸው ላናፈቅራቸው ይገባል። ለንጠራቸውም ይገባል፣ ከነሱ ልንርቅም ይገባል። ወዳጆቻችን፣ ጓደኞቻችን፣ ፍቅረኞቻችን፣ አማካሪዎቻችን፣ ሚስጥር ጠባቂዎቻችን ፈጽሞ ሊሆኑ አይገባቸውም። ነገር ግን ይሄንን ስንል وكل هذا لا يمنع نصيحته ودعوته للحق يبلو مالت يهنن سو ممكر مغسس ما استمر ولا قناچو منجر مترات يلبن مالتن ايا سيزنم للمكرو ولا قتنيو منجل لنطرو لناستمرو لنغسصو ይገባል። እጁን ይዘን ትክክለኛውን መንገድ ይህ ነው ያለህበት ጥመት ነው ወደ አላህ ተመለስ ብለን ልናስረዳው ልንገስጸው ይገባል ነው እንግዲህ በዛሬው ትምርታችን ለማየት የሞከርነው መጀመሪያውን ቁም ነገር ባለፈው ድርሳችን አይተን ነበር። በዛሬው ድርሳችን ሁለቱን ቁም ነገሮች እያንዳንዱ ሙስሊም ሊያውቀውና ተግባራዊ ሊያደርገው የሚገባቸውን ነገሮች አይተናል። አንደኛው አላህ Subhanahu Wa Ta'ala በሱ ላይ ማንንም ልናጋራበት የማይወድ መሆኑን ነው። ሁለተኛው ደግሞ አላህና መላእክተኛውን የሚወዱ የሆኑ ሰዎች እነዛ አላህና መላእክተኛውን ጠላ አድርገው የሚይዙ የሆኑ ሰዎችን ሲወዱ አይገኙም ሲያፈቅሩ አይገኙም። ስለዚህ አላህና መላእክተኛውን እንወዳለን እነሱን እናፈቅራለን የሚሉ ሰዎች የነሱ ወዳጆች የነሱ አፍቃሪዎች የነሱ ምስጢር ጠባቂዎች ሙስሊሞች ሙእሚኖች ብቻና ብቻ ሊሆኑ ይገባቸዋል ነው። እነዚህን አስመልክቶ በርካታ ማስረጃዎችን አስቀምጠናል። نسأل الله سبحانه وتعالى أن ينفعنا أو أن يعلمنا علما ينفعنا ونسأله سبحانه وتعالى أن ينفعنا بما علمنا إنه ولي ذلك والقادر عليه. اللهم ارزقنا حبك وحب نبيك وحب عبادك الصالحين. اللهم ارزقنا حبك وحب نبيك وحب عبادك الصالحين. اللهم ارزقنا حبك وحب نبيك وحب عبادك الصالحين. اللهم إنا نسألك التقى والهدى والعفاف والمغفرة. اللهم آتي نفوسنا تقواها وزكها أنت خير من زكاها أنت وليها مولاها برحمتك أرحم الراحمين. اللهم إنا نسألك أن تطهر قلوبنا من النفاق وأعمالنا من الرياء والسمعة وألسنتنا من الكذب وعيوننا من الخيانة إنك تعلم خائنة الأعين وما تخفي الصدور. اللهم لك الحمد كله ولك الشكر كله وإليك يرجع الأمر كله علانيته وسره فأنت أهل أن تعبد وأنت أهل أن تحمد وأنت على كل شيء قدير. اللهم يا ذا الجلال والإكرام يا حي يا قيوم يا عزيز يا عليم يا سميع يا بصير يا كريم يا رحيم يا رحمن يا رؤوف نسألك أن تنصر إخواننا في أثيوبيا نسألك أن تنصر إخواننا في أثيوبيا. اللهم انصرهم فقد قل النصير. اللهم انصرهم فقد قل النصير. اللهم انصرهم فقد قل النصير. اللهم أعنهم فقد قل المعين. اللهم أعنهم فقد قل المعين. اللهم عجل بنصرهم. اللهم عجل بنصرهم يا أرحم الراحمين. اللهم من أرادنا وأراد الإسلام والمسلمين بسوء فاجأل كيده في نحره يا أرحم الراحمين يا ذا الجلال والإكرام. اللهم عليك بأعدائنا وأعدائك وأعداء الإسلام والمسلمين برحمتك يا أرحم الراحمين. اللهم إنك عفو تحب العفو فاعف عنا. اللهم إنك عفو كريم تحب العفو فاعف عنا يا كريم. اللهم إنك عفو كريم تحب العفو فاعف عنا يا كريم يا ذا الجلال والإكرام يا ذا الجلال والإكرام. اللهم اشف مرضانا. اللهم اشف مرضانا. اللهم اشف مرضانا وفك أسرانا وفك أسرانا وفك أسرانا يا أرحم الراحمين وقض حوائجنا. اللهم افتح للذين سألونا ألا ننساهم بالدعاء. اللهم افتح لهم. اللهم يسر لهم أمورهم. اللهم اقض لهم حوائجهم. اللهم ارزقهم ما ينفعهم يا أرحم الراحمين يا ذا الجلال والإكرام. اللهم يا ذا الجلال والإكرام اغفر لجميع موتى المسلمين. اللهم اغفر لهم وارحمهم وعافهم واعف عنهم وأكرم نزولهم ووسع مدخلهم واغسلهم بالماء والثلج والبرد ونقهم من الخطايا والذنوب كما ينقى الثوب الأبيض من الدنس. واغسلهم بالماء والثلج والبرد. اللهم نور لهم قبورهم ووسع لهم مدخلهم. اللهم نور لهم قبورهم ووسع لهم مدخلهم. اللهم نور لهم قبورهم ووسع لهم مدخلهم يا أرحم الراحمين. اللهم إنا نسألك أن تيمن كتابهم. اللهم يمن كتابهم ويسر حسابهم ويسر حسابهم وبيض وجوههم يوم تبيض وجوه وتسود وجوه، اللهم اجعل الجنة هي دارهم وقرارهم يا أرحم الراحمين يا ذا الجلال والإكرام. اللهم ارحمنا إذا صرنا إلى ما صاروا إليه، اللهم ارحمنا إذا صرنا إلى ما صاروا إليه. اللهم اجعل آخر كلامنا من الدنيا كلمة التوحيد، لا إله إلا الله محمد رسول الله صلى الله عليه وعلى آله وصحبه وسلم. اللهم صل على محمد في الأولين، وصل عليه في الآخرين، وصل الله خيرا. إياك يا الله سوكا والسلام.